أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله صلى الله عليه وسلم. In the name of Allah, the most compassionate and the most merciful. All praise is due to Allah. We bear witness that no one is worthy of worship but Allah, and we bear witness that indeed Muhammad sallallahu alayhi wa sallam is the final messenger. The best of speech is the book of Allah, and the best of guidance is the guidance of Muhammad sallallahu alayhi wa sallam. But Allah simmi jigwet amma rufuf, jigwet amma zayn buhono. Misgana le githachin, la alamatu githa lehono, itagibbayhum. እነሆ ከአላሁ ተዓላ በስተቀር በእውነት የሚመለክ አምላክ አለመኖሩን እመሰክራለሁ። ነቢዩ መሐመድ ዓለይሂ ሰላቱ ወሰላም የአላህ ባሪያና መልእክተኛ መሆናቸውንም እንዲሁም መልካም ንግግር ቅዱስና ንጹሑ የጌታችን ቃል ቅዱስ ቁርአን ነው። መልካም ምሪት የተወዳጁ ነቢያችን ዓለይሂ ሰላቱ ወሰላም መንገድ ነው። The characteristics of Islam. የኢስላም ባህሪያት Allah subhanahu wa ta'ala malkan fikadu kuhana batakata the characteristics of Islam ya Islam bahariyat yamil hadis ra'is inshaAllah zari in jamal Islam has got a lot of and a beautiful characteristics Islam barkata wubi honu bahariyat uchadruz batalay dinachin kadiloch asasabuch nam malakakatuch blom kadiloch ሃይማ ባህሪያቶች ለታገኛቸው በፍጹም አትችሉም። ትክክለኛ አሳቦት ትክክለኛ ባህሪ ያንድ ትክክለኛና የመለኮታዊ ሃይማኖት ባህሪያቶችን ሁሉ እስላም አጠቃሎ ይዟል። እነዚህን የእስላም ባህሪያቶች ማወቅ አንደኛ ዋናው ዓላማው ሁላችንም የእስላምን ባህሪ በስብዕናችን ላይ ለማንጸባረቅ ነው። What you believe in not impacts how we behave, then what you believe is not important. Kalamata yantana bahari kalqeyero sibinahan kalgero yemtamno neger haqiqat rugum albanu mihon emnamno neger benya hiwot ust sira masrat yinorbata yemnimaro yemnaawqo sila islimna menerdawna amnen yetekebelnacho kullu belibachin amnen libonachin ust indiqemetu sayhon በአንደበት ብቻ ተነግረው እንዲለፈፉም ሳይሆን በስብዕና ተንቀሳቅሰው እንዲታዩ። ከዛ አንፃር የኢስላም ባህሪ የኛ ባህሪ እንዲሆን እስቲ ጥቂት ስለ ኢስላም ባህሪያቶች አለን። አስቀድሜ እንደገለጽኩት እስልምና በርካታ የሆኑ ባህሪያቶች አሉት። ከነሱ መካከል ዛሬ ኢንሻአላህ በአላህ ፈቃድ የምንመረከተው one of the characteristics of Islam is ከኢስላም ባህሪያቶች መካከል አንዱ our deen is the deen of divine religion. ሃይማኖታችን መለኮታዊ ሃይማኖት ነው። ኢንሻአላህ ዛሬ የምናየው የዲናችንን መለኮታዊ ነው። ከኢስላም ባህሪያቶች መካከል አንዱ ይህ ዲን መለኮታዊ ሃይማኖት መሆኑ ነው። ዲናችን መለኮታዊ ነው ስንል ምን ማለታችን ነው? ሃይማኖታችንስ መለኮታዊ ለመሆኑ ምን ምን ማረጋገጫዎች አሉን የሚለው ኢንሻአላህ በሰፊው ዛሬ ይሄንን እንመለከታለን። ስለዚህ የመጀመሪያው የኢስላም ልዩ ባህሪያት መካከል አንዱ ዲናችን መለኮታዊ መሆኑ ነው ወይም አረባንያ መሆኑ ነው። አረባንያ ወይም ዲቫን ሪሊጂን መለኮታዊ ሃይማኖት ነው። ኢስላም መለኮታዊ ነው ስንል የኢስላም ምንጩ መነሻውና መድረሻው ሁሉ ከጌታችን ከአምላካችን ከአላሁ ሱብሃነሁ ወተዓላ ዘንድ ነው ማለት ነው። የኢስላም ድጋቶች በመሰረቱ በሁለት መለኮታዊ መልኩ ልንመለከታቸው እንችላለን። የኢስላም ድጋቶች በሁለት በኩል መለኮታዊ ሆኖ ነው የምናገኛቸው። የመጀመሪያው የኢስላም ምንጩና መመሪያው ራሱ መለኮታዊ መሆኑ። ዲናችን መለኮታዊ መሆኑ ከሌሎች አመለካከቶች ከሌሎች ሃይማኖቶች ልዩ ያደርጋል። የሌሎች አስተሳሰቦች ሰባዊ ምድራዊ አስተሳሰቦች ናቸው። በግለሰብ አሊያም በግሩፕ አሊያም በቤተሰብ የተመሰረቱ ምልከታዎች ናቸው። ኢስላም ግን ምንጩም መመሪያውም መለኮታዊ መሆኑ ዲናችን ከሌሎች ሃይማኖቶች ሆነ አስተሳሰቦች ለየት በማለት መለኮታዊ ብቻኛ መለኮታዊ ሃይማኖት ወይም የህይወት መንገድ ነው ማለት ነው። ስለዚህ እስላም ወደሚፈልገው ዓላማ ለመድረስ ያስቀመጣቸው አቅጣጫ ጥርት ያለ መለኮታዊ መንገድ ነው። ጥርት ያለ መለኮታዊ መንገድ ነው። ይህ ለምን ሆነ ከተባለ ምክንያቱም የእስላም ምንጩና መነሻው ከጌታ ከአላሁ ሱብሃነሁ ወተዓላ ወደ መጨረሻው ነብይ ወደ ነብዩ አለይሂ ሰላቱ ወሰለም የተላለፈ መልእክት ስለሆነ ይሄ ደግሞ እስላማዊ የህይወት መመሪያ ማለትም በግለሰብ ቀደም እንደገለጽኩት አሊያም በቤተሰብ አሊያም በቡድን አሊያም ደግሞ በህዝብ ፍላጎትና ስብሰባ በማድረግ ይመረጥ ተብሎ የተመረጠ ዲንም አይደለም። ይልቁንስ አላህ ሱብሃነሁ ወተዓላ ራሱ ለሰው ልጆች ይህንን ዲን መመሪያና ብርሃን እዝነትና ረህራሄ እንዲሁም ስለፈለገ ብቻና ብቻ ነው። ለዚህ ደግሞ ቅዱስ ቁርአናዊ ማረጋገጫም ማቅረብ እንችላለን። ቅዱስ ቁርአናዊ ማስረጃ እነሆ ጌታችን አላህ በሱረቱ ኒሳ ምዕራፍ 4 ቁጥር 174 ላይ ይሄ ዲን መመሪያና ብርሃን ለሰው ልጆች እዝነትና ረህራሄ መሆን ስለተገባው ወደ ሰው ልጆች የመጣ መለኮታዊ ሃይማኖት መሆኑን ይናገራል። ጌታችን አላህ በሱረቱ ኒሳ ምዕራፍ 4 ቁጥር 74 ላይ O mankind, እናንተ ሰዎች ሆይ there has come to you a conclusive proof from your Lord and we have sent down to you a clear light. እናንተ ሰዎች ሆይ ከጌታችሁ ዘንድ በእርግጥ አስረጅ መጣላችሁ ወደ እናንተ ገላጭ የሆነ ብርሃንን ማለትም ቁርአንን አወረድን ይላል አላህ። ወደ እናንተ ዘንድ ብርሃን ገላጭ ሆነው ቁርአንን አወረድነው። ስለዚህ ለሰው ልጆች ሁሉ የመጣው ባስረጅነት ወይም በማስረጃነት ለሰው ልጆች ሁሉ የቀረበው ብርሃን ገላጭ ሆነ መጽሐፍ አውርጄላችኋለሁ ይላል። በሌላም ስፍራ በሱረቱል ዩኑስ ምዕራፍ 10 ቁጥር 57 ላይ ጌታችን እንዲህ ይላል O mankind, እናንተ ሰዎች ሆይ there has come to you instruction from your Lord and healing for worries in the breasts and guidance and mercy for the believers. እናንተ ሰዎች ሆይ ከጌታችሁ ገሳጼ በደረቶች ውስጥ ላሉ የመጠራጠር በሽታ መድኃኒት ለምእመናንም ብርሃንና እዝነት በእርግጥ መጣላችሁ ይላል። ይሄን በልባቸው ውስጥ ጥርጥር ላለባቸው በልባቸው ውስጥ የጥርጣሬ በሽታን ያለባቸው የሽርክ በሽታ ያለባቸው ያስተሳሰብ ችግር ያለባቸው መድኃኒት ሆኖ ለምእመናንም ደግሞ ብርሃንና እዝነትም ሆኖ መጥቷል ይለናል። ምእመናን በጨለማ ውስጥ እንዳይኖሩ ይልቁንስ ከጨለማዎች ወደ ብርሃን ሰገነት እንዲወጡ ከጭካኔ ደግሞ ወደ እዝነት እንዲሻገሩ ይህ መጽሐፍ ለሰው ልጆች ሁሉ ከበሽታ የሚያጠራ ከልብ በሽታ የሚያጸዳ መድኃኒትን ጭምር ነው ለምእመናን ደግሞ ብርሃንና እዝነትን ጭምር ነው በማለት በሱረቱ ዩኑስ ምዕራፍ 10 ቁጥር 57 ላይ ዲናችን መለኮታዊ መሆኑን ይናገራል። ስለዚህ እስላም ሃይማኖቱ መለኮታዊ ከመያሰኙት መካከል አንዱ ምንድነው ማለት ነው ምንጩ ነው። የእስላም ምንጩ መለኮታዊ ነው። ታላቁ መጽሐፍ ቁርአን የመጣው ከጌታ ከአላሁ ሱብሃነሁ ወተዓላ ዘንድ በታላቁ መላእክያ በጅብሪል አለይሂ ሰላም አማካኝነት ለታላቁ መልእክተኛ ለነብዩ አለይሂ ሰላቱ ወሰለም በታላቁ ወር በረመዳን ወር የወረደ ታላቅ መጽሐፍ ነው። ይህ መጽሐፍ መለኮታዊ ነው። ይህ መጽሐፍ ለጥንቁቆቹ መመሪያ ነው። ይህ መጽሐፍ ለሙእሚኖቹ ብርሃንና እዝነትን ጭምር ነው። ስለዚህ ዲኑ መለኮታዊ ከሚያሰኙት ነገር አንዱ ምንጩ መለኮታዊ ያሰኘው ምንጩ ከአላህ ዘንድ ስለሆነ አላህ ተዓላ ዘንድ ስለሆነ ምንጩ ዲናችን ይህንን መለኮታዊ ስለመሆኑ አንዱ ማረጋገጫው ናማን እዚህ ሲአሩም No, this is not a Shia room. This is a room of the Muslims who believes in Allah Ta'ala and who follows the messenger of Allah sallallahu alaihi wasallam. Okay? ይሄ ዲን የሻዓሩም ሳይሆን ይሄ ሩም የሻዓሩም ሳይሆን የሙስሊሞች ሩም ነው። የሙስሊሞች ሩም ነው። አላህን ባህላዊነትና በብቸኝነት የሚገዙ ነቢዩ አለይሂ ሰላቱ ወሰላምን በመልእክተኝነት አምነው የተቀበሉ ቁርአንን የህይወት መመራቸው ያደረጉ በቁርአን ልቦናቸው የደመቀ ሰሃቦችን የሚያከብሩና የሚወዱ የሙስሊሞች ሩም ነው። የተሳሳተ ግንዛቤን የመቅረፍ ኃላፊነት ስላለብን ነው። አላኩላን ወደ ፍረሳችን እንመለስ። የኢስላም መለኮታዊ ለመሆኑ ሃይማኖቱ አንዱ ማረጋገጫው ምንጩ ነው ብያለሁ። ሁለተኛ የዓላማና የግብ መለኮታዊነት ይታይበታል። ይህ ዲን ዲናችን የዓላማም የግብም መለኮታዊነት ይታይበታል። ምን ማለት ነው? ኢስላም የመጨረሻው ዓላማ የመጨረሻው ግቡ የሚያደርገው የሰው ልጆች ከፈጣሪያቸው ከአላህ ሱብሃነሁ ወተዓላ ጋር ያላቸው ግንኙነት የሰመረ እንዲሆን ነው። ሰዎች ለአላህ ባሪያ ካልሆኑ ከአላህ ጋር የሰመረ ግንኙነት ከሌላቸው ለፍጡራኖች ባሮች እንደሚሆኑ ጥርጥር የለም። ሰው ለአላህ ባሪያ ካልሆነ ወይ ለሴት ባሪያ ይሆናል፣ አሊያም ለገንዘብ ባሪያ ይሆናል፣ አሊያም ለስልጣን ባሪያ ይሆናል። ከነዚህ ከሶስቱ ዘሎ አታገኙትም። ሰው ለአላህ ልቡን አሳልፎ ካልሰጠ አሊያ ለዱንያ ይሰጣል ለገንዘብ፣ አሊያም ለሴት ልጅ ይሰጣል፣ አሊያም ደግሞ ለስልጣን አሳልፎ መስጠቱ የማይቀር ነው። ስለዚህ የኢስላም የመጨረሻ ግቡ የመጨረሻ ዓላማ የሰው ልጆችን ከፈጣሪያቸው ጋር ማገናኘት ነው። ሩህን በፈጣሪ በአላህ ቃል ህያው ማድረግ ነው። ሩሃቸው በፈጣሪ በአላህ ቃል ህያው እንዲሆን ነው። ስለዚህ የእርሱን ውዴታም እንዲያገኙም ጭምር ነው። ይህ ደግሞ የሰው ልጆች ሊለፉለት ሊታገሉለት ሊጥሩለት ራሳቸውን አሳልፈው ሊሰጡለት የተገባ ዓላማና ስኬት ነው። ጌታችንም አላህ በሱረቱል አልኢንሺቃቅ ላይ የሚያስተምረናል። ሱረቱል አልኢንሺቃቅ ምዕራፍ 84 በምዕራፍ 84 ቁጥር 6 ላይ ሱረቱ አልኢንሺቃቅ ምዕራፍ 84 ቁጥር 6 እናስ ካስታው that within and recall anta saw hoy libbelu anta saw hoy anta gitan bemot eskemtigenanyo dres lifate lafinaha malfatam telefalle bedunya alam salle lifatam telefalle bestemtarashaw gitan tigenanyo alle ehe demo bilashek minim tirtir yelelo neger no kanneparnebet yamatan gitachin allah ሊወስደን ሊመልሰን የተገባ ነው። ስለዚህ ሁላችንም ከአፈር ነንና ወደ አፈር መመለሳችን የማይቀር ነው። ሱረቱ ጣሃ ምዕራፍ 20 ቁጥር 44 ላይ እንዳለ አሚን 55 ላይ ሱረቱ ጣሃ ምዕራፍ 20 ቁጥር 55 ላይ ከአፈር ናችሁ ያ ወደ አፈር እንደምንመለስ የሚያሳየ ቁርአን አንቀጽ ነው። ስለዚህ ወደ ጌታችን አላህ እንሄዳለን፣ ጌታችንን እንገናኘዋለን። መጨረሻም ወደ ጌታህ ብቻ ነው ብሏል ሱረቱ ነጅም ላይ። በሱረቱ ነጅም ምዕራፍ 53 ቁጥር 42 ላይ ድምጽ ይሰማል ያ ጀማ ድምጽ ይሰማል? ኸይር ማሻአላህ ጥሩ መልካም። በሱረቱ ነጅም 53 42 ላይ መጨረሻውም ወደ ጌታህ ብቻ ነው ብሏል። ስለዚህ የሰው ልጆች ሁሉ ጌታቸውን አላህን መገናኘታቸው አይቀርም። ስለዚህ የዚህ ዲን መለኮታዊነቱ ሰዎች ወደ አላህ ዘንድ መቃረብ አለባቸው። ነገ አላህ ዘንድ ፊቱ እሱ ዘንድ ይቆማሉ። በፍርድ ቀን ጌታ አላህ በእነሱ መካከል ፈራጅ ይሆናል። ስለዚህ የኢስላም ህግጋቶቹ፣ ድንጋጌዎቹ፣ መመሪያዎቹ የሚያልሙትና የሚያሳዩት የሰው ልጅ ከማንም ባርነት ነጻ ሆኖ ትክክለኛ የፈጣሪው የአላህ ሱብሃነሁ ወተዓላ ባሪያ እንዲሆን ለማዘጋጀት ነው። ቁርአን ሁላችንንም የሚጠራ ነው። ቁርአን ሁላችንንም ለማሰናዳትና ለማዘጋጀት የሚፈልገው የአላህ ሱብሃነሁ ወተዓላ ምርጥ የተከሸኑ ባሮች እንድንሆን። አስቀድሜ እንደተናገርኩት ሰው ለአላህ ባሪያ ካልሆነ ለፍጡር ባሪያ ይሆናል። ለፍጡር ባሪያ መሆን ይበጃል ወይስ ሁሉን ለፈጠረ ሁሉን ላስገኘ ሁሉን ለፈጠረ ለጌታ ለአላህ ባሪያ መሆን ይሻላል? ስለዚህም ነው የኢስላም ዋንኛ መንፈሱ የኢስላም ዋንኛ ውስጥ ሚስጥሩ የአላህን አህዳዊነት ብቸኝነት ማረጋገጥ ተውሂድን እንደ ባንዲራ ከፍ አድርጎ ማውለብለብ ነው ብሎ የሚያስተምረው። ይህ ሁኔታ ደግሞ ጌታችን አላህ ሱብሃነሁ ወተዓላ ሱረቱ አንዓም ላይ ለነቢዩችን መሐመድ አለይሂ ሰላቱ ወሰለም ያስረዳቸው ለሰው ልጆችም እንዲያውቁት ሰው ልጆች እንዲገነዘቡት ለታላቁ ለጌታ ለአላህ ሰዎች ሊገዙ እንደሚገቡና የተፈጠሩለትም ዓላማ ይህ መሆኑን ሱረቱ አንዓም ምዕራፍ 6 ቁጥር 161 እስከ 163 እናገኛለን። ከቁጥር 161 እስከ 163 ሱረቱ አንዓም እንዲህ ይላል Say, Belachowila, indeed my Lord has guided me to a straight path. Gitae, Wulekat Tanyomangit, Wulekikil in your Haymanut, Indizanabel Azunyan, and a correct religion the way of Ibrahim inclined towards others, and he was not among those who associate others with Allah. Gitae, Wulekat Tanyomangit, Wulekikil in your Haymanut, ወደ እውነትም አዘንባይ ሲሆን የአብርሃምን መንገድ መራኝ እርሱም ከአጋሮች አልነበረም ኢብራሂም አለይሂ ሰላም ከሙሽሪኮች አልነበረም አሁንም ቁጥር 160 ቁል በለበላቸው indeed my prayer my righteous of sacrifice my living my dying are for Allah Lord of the worlds bal sigdatin magazatin hiwatin motin la alamat gita la allah subhanahu wa ta'ala noban no partner are he la irsun agari tagari yellum and I am commanded to be the first of the muslims anim ye muslimoch mejemmerani bal ila ahun nabiyyu alayhi salatu wassalam ye muslimoch mejemmera monachon indin gelso እንዲሁም የጠራውንና ትክክለኛ የሆነውን የኢብራሂም አለይሂ ሰላምን መንገድ ጌታቸው እንደመራቸው እንዲሁም ኢብራሂም አለይሂ ሰላም ደግሞ ከአጋሮች ጣዖት አምላኪዎች እንዳልሆነ የጸዳውን የጠራውን እንደረፋይ ጻይ ግልጽ የሆነውን የእስላምን መልኮታዊ ኃይማኖት እንዲከተል የታዘዙ መሆናቸው ስለዚህ የነብዩ አለይሂ ሰላቱ ሰላም ደግሞ ስግደታቸው ሆነ መገዛታቸው ህይወታቸው ሆነ ሞታቸው ለዓለማቱ ጌታ ለአንዳላህ ሆነ እንደሚገባውና በዚህም በማጥራት ታዝዣለሁ እኔም የሙስሊሞች መጀመሪያ ነኝ ይሄንን አምነው የተቀበሉ አላህን በቅድሚያ ከኡመቴ የተገዙ የመጀመሪያው ሙስሊም ነኝ በራቸው አላህ ተዓላ ስለዚህ ዲናችን ረባንያ ነው መለኮታዊ ነው ይያልታለሁት ከዚህ አንጻር ነው ስለዚህ እርግጥ ነው በእስላም ውስጥ የተለያዩ ድንጋጌዎች የተለያዩ የማህበራዊ ግንኙነት ጽሑፎች ተቀምጠዋል ነገር ግን የነዚህ ድንጋጌዎች ዋናው ግብ ዋናው ዓላማ የሰዎችን ህይወት ሥርዓት በማስያዝና የቅርቢቱን ዓለም ጸጋዎችንም ለመቀራነት ከሚያደርጉት ያለ አግባብ ግብግብ ያለ አግባብ ውጣውረድ ነፃ ወጥተው ወደ ተከበረው ታላቁ ዓላማ አላህ ሱብሓነሁ ወተዓላ ወደ መታዘዝ አላህን ወደ መገዛት ዲንን ወደ ማፍቀር ነብዩ አለይሂ ሰላቱ ወሰለምን ወደ መከተል ለዲን መኖር ለዲን መልፋት ለዲን መጣር ለዲን መሞትን አስተምሯል ነው ስለዚህ በእስላም ትግልና በእስላም ነፍስያን ታግሎ ነፍስያን አሸንፎ ዋናው ዓላማ ዓለማዊ ጥቅምን የበላይነት ማድረግ ሳይሆን ዲናዊ ጥቅምን የበላይነት ማድረግ ነው ከዚህ አንጻር ዲናችን ረባንያ ነው መለኮታዊ ነው ጌታችንም አላህ የሰው ልጆችን ያዘዘው የፈጠረበትን ዓላማ ገልጿል በሱረቱ ዛሪያት ላይ ምዕራፍ 51 ሱረቱ ዛሪያት ምዕራፍ 51 ከቁጥር 56 እስከ 58 I did not create the jinn and mankind except to worship me. I don't want you from them. Indeed, it is Allah who is the provider, the prime possessor of strings. ganinanum sawunum ligezun inji lalila alfatarkwachum kaennasu minnum sisay alfelgim limagbunim madisham Allah irsu sisayin sachi yebirtu hayl balebet new ilahal lebbebal Allah bulo malet manno irsu Allah bulo malet kemannim minnum sisay yemayfelgim sawoch limagbutim yemayishano kin Allah ta'ala irsu sisayin sachi yebirtu hayl balebet አጋንንቱም ሆኑ ሰዎች ለሱ ሊያደግዱ እሱ ሊገዙ አምላክን ሊያወድሱ ጌታን አላህ ተዓላ ሊቀድሱ ይገባል ዲኑ ረባንያ ነው የምንለው ከዚህ አንጻር ነው ጌታችንን በሱረቱል ሂጅር ምዕራፍ 15 ቁጥር 9 ላይ ይህ ዲን ረባንያ ሆኖ ነው የሚቆየው ይህ ዲን መለኮታዊ ሆኖ ነው የሚቆየው እስከ ትንሳኤ ቀን ድረስ ዲኑ ረባንያ ነው መለኮታዊነቱን እንደጠበቀ ነው የሚቆየው ምክንያቱም ጌታችን በሱረቱ ሂጅር ምዕራፍ 15 ቁጥር 9 ላይ እንዲህ ብሎ ነግሮናልና Indeed, we have sent the glorious Quran, and we are going to guard it from its corruption. Anya Quran in our no, anya orsu tabak ochunen la Allah. Anya orsu tabak ochunen. So lazi dinachin kaliloch haymanotoch, kaliloch milketaoch na kaliloch astasasoch, weim ideologoch fitsum etelayeno. የዚህ ደግሞ የተለየ የሚያደርገው አንደኛ የኢስላም ምንጭ ነው ብያለሁ ምንጩ ቅዱስ ቁርአን ነው ምንጩ ጌታችን አላህ ነው ሁለተኛው ደግሞ ግቡና ዓላማው መለኮታዊ ስለሆነ ግቡና ዓላማው መለኮታዊ ነው ሁለት አንደኛ ምንጩ ከአላህ ዘንድ ስለሆነ ኢስላም መለኮታዊ ሃይማኖት ያሰኘዋል ሁለተኛ ግቡና ዓላማው መለኮታዊ ስለሆነ ዲናችን መለኮታዊ ሃይማኖት ያሰኘዋል ሶስተኛ ዲናችን የመልእክተኞችና የነቢያቶች ሁሉ ሃይማኖት ስለነበረ ነው የመልእክተኞችና የነቢያቶች ሁሉ ሃይማኖት ዲነል ኢስላም ነበር ይሄ የሚያሳየን እንግዲህ ሁሉም ያላህ ነቢያቶች ሁሉም ያላህ መልእክተኞች በዚህ መስመር አልፈዋል በዲነል ኢስላም በር ገብተዋል የዲነል ኢስላምን ቤት በሚያምር ሁኔታ ገልጸውና አስተምረው አልፈዋል ስለዚህም ከአደም አለይሂ ሰላም ጀምሮ ያላህ መልእክተኞች መቋጫ እስከሆኑ እስከ ነብዩ አለይሂ ሰላቱ ወሰለም ድረስ ኢስላም የመልእክተኞችን የነቢያቶች ሁሉ ዲን ወይም ሃይማኖት ሆኖ ቆይቷል። አላሁ ሱብሃነሁ ወተዓላ ለናሙና ያህል የአንዳንድ ነቢያቶችና መልእክተኞች ስማቸውን ያወሳን ሙስሊም እንደነበሩ የዲነል ኢስላም መለኮታዊ ሃይማኖት የኢስላም ሰራተኞች እንደነበሩ ያመላከተና ለምሳሌ በቁርአን ውስጥ ስለ ኖህ ሲነግረን ኖህ አለይሂ ሰላም 950 ዓመት ሙሉ ዳዕዋ አድርጓል ወደ አላህ ተጣርቷል ወደ ዲነል ኢስላም ወደ መለኮታዊ ሃይማኖት ኑ ብለው ጥሪ አቅርበዋል አላህን በብቸኝነት እንዲታዘዙና እንዲገዙ ጣዖታትን እርግፍ አድርገው እንዲተዉ ጥሪ አቅርበዋል ጌታችንም አላህ በሱረቱል ዩኑስ ምዕራፍ 10 ቁጥር 72 ላይ በሱረቱል ዩኑስ ምዕራፍ 10 ቁጥር 72 ላይ ኑህ አለይሂ ሰላም እንዲህ ማለታቸውን ገልጾልናል If you turn out from my advice I will never go and ask you any payment እናንተ ከኔ አስተምሮት ከኔ ትምህርት ብታፈገፍጉና ብትሸሹ ከእናንተ ምንም እምሻው ምንዳ የለኝም ደሞዝ የለም My reward is only from Allah ምንዳዬ ከጌታዬ ከአላሁ ሱብሃነሁ ወተዓላ ዘንድ ብቻና ብቻ ነው I have been commanded to be among the Muslims. እኔም ከሙስሊሞች እንደሆን አላህን ከሚታዘዙ አላህን ከሚፈሩ አላህ ተዓላን ከሚያመልኩና አላህን ከሚያምኑ ሙስሊሞች እንደሆን ታዝዣለሁ በላቸው። ስለዚህ ኑህ አለይሂ ሰላም ሙስሊም ነበሩ። እንዲሁም ደግሞ ነብዩላህ ኢብራሂም አለይሂ ሰላም እና እስማኤል አለይሂ ሰላም አባትና ልጅ ኢብራሂምና እስማኤልን በተመለከተ በሱረቱ አልበቀራ ሙስሊም መሆናቸውን የሚያሳይ ቁርአን አንቀጽ ነው። በሱረቱ አልበቀራ ምዕራፍ 2 ቁጥር 128 ላይ በቁጥር 128 Our Lord and make us Muslims in submission to you and from our descendants a Muslim nation in submission to you and show us our rights ጌታችን ሆይ ላንተ ሙስሊሞች ማለትም ላንተ ታዛዦች አድርገን ይላሉ ከዘሮቻችንም ላንተ ታዛዥ ሙስሊሞች ህዝቦችን አድርግ ይሄ ዱዓቸው ነበር ጌታችን ሆይ ላንተ ሙስሊሞች ታዛዦች አድርገን ይላሉ ከዘሮቻችንም ላንተ ታዛዦች ማለትም ከዘሮቻችንም ሙስሊም ህዝቦችን አድርገልን ብለው ዱዓ ማድረጋቸውን ቁርአን ያወሳልናል ሌላ ደግሞ ነብዩላህ ያዕቆብ አለይሂ ሰላም በኑዛዛቸው ወቅት ለልጆቻቸው ያስተላለፉት ምክር ነበር Person who got it to Ibrahim Ludurchun Azizan. Dutchun Ibrahim Azizan. Yaakovim and the Hudu Dutchun Azizan. Mutin Azizan. Ludurchehui. Allah Lenante Dinin Mertolachal. Haimanotin. Islamin Rabbani Yamarakota Yono Din Mertolachal. Selezi. Selezima and Nanta Musimotuna Chunji. Atinu to Alachu. Chula Sutazachu. Dinin agergilachu, Islam saratinya honachu, ledin norachu, ledin no mohotan lebachu. Selezin, another Muslimotunachunji, and that motu below. In Yaqub alayhi salam, Lijo Chacho, Melik Tastalad de Kulacho. Besura tul Bakara, Nera Hulet, and Kas and Demetos Harasa Hulet. Yik Melik the Nyanam in Melekatana. Allah did not time on Utan Murata, O Allah Dinan Murtolena. ስለዚህ እናንተ ሙስሊሞች ሆናችሁ ጀት ሞቱ ኢንሻአላህ ጌታችን አላህ ጸናቱን ሰጥቶን በዲን ላይ እንዲገርልን በዲን ላይ ክብራችን ዲናችን እንዲያደርግልን አላህን እንማጸናለን የነብዩላህ ሙሳ አለይሂ ሰላም ታሪክ ስንመለከት ነብዩላህ ሙሳ አለይሂ ሰላም ለህዝቦቻቸው እንዲህ ማለታቸው ቁርአን ይነግረናል አሚን ሐኑታ الله مسلم وتشارقو بلو مؤمن وتشارقو يقدر موسى عليه لنا سورة يونس مقرح عصر كتر سمانا موسى عليه هزبو تشيهوي با الله امناتشون دهونا بأرسولاي تتأهو مسلم وتشوناتشون دهونا بأرسو تنقوالاتشون مسلم من مكاوان لالله رجانو هارت سنبرت سرطان جنزب من مكاواي هونم ነገር ግን ሙሳ አለይሂ ሰላም ህዝቦቼ ሆይ በአላህ አምናችሁ እንደሆነ ሐቂቃ በአላህ መታመን ከሆነ በእርሱ ላይ ተጠጉ አላቸው በእርሱ ላይ ተጠጉ እንዲሁም ሙስሊሞች ደግሞ እንደሆናችሁ በአላህ ላይ ብቻ ተነኩ አላቸው ስለዚህ አላህ ተዓላ ለሙሳ ስለሰጠው እንኳን ተውራት ሲነግረን ማይዳ 544 ላይ ሱራቱ ማይዳ ማአራፈ ሙስኩታ ወራት ላይ እነዛ የሰለሙት ማለትም በአላህ ትእዛዝን ላይ ያደረጉት ትእዛዝን የተቀበሉት ነቢያት በእሷ ይፈርዳሉ ነቢያቶች ሙስሊሞች ነበሩ ለጌታ ለአላህ ትእዛዝ ያደረጉ ነበሩ የነብዩላህ ዩሱፍ አለይሂ ሰላም ውብና ማራኪ የሆነ ዱዓ አላቸው ቁርአን በሚያምር ቋንቋ አገላለጽ ዘግቦታል ሱራቱ ዩሱፍ ምዕራፍ 12 አንቀጽ 101 ሱራቱ ዩሱፍ من أراف عصر أهلت أنكس عند نتوان Oh my Lord Gitae Hoi You have given me a kind of sovereignty and taught me the interruption of dreams Gitae Hoi Ante tillik yehonan lik annanna kibrin laggisa hinyal You taught me the interruption of dreams Yehin minum meftat tlebin astamera hinyal The creator of the heavens and the earth, Ante Samayatna Yamidur Fatari Hui. You are only my protector in this world and hereafter. Bamidur Alam Dunya Suno, Bakatayum Alam Bahira, Raddati, Tankavakavi Nawabi, Ante Bichan Navichane. Cause me to die a Muslim. Muslim Adargh Gdelein. Join me with a righteous man. Kamelkam Kedagar Guswani Baruchim Gar, Kalak Alain Below. ነብዩላህ ዩሱፍ አለይሂ ሰላም ዱዓ አደረጉ ነብዩላህ ዩሱፍ አለይሂ ሰላም ዱዓ አደረጉ በዚህ የቁርአን አንቀጽ ውስጥ ሱራቱ ዩሱፍ 12:101 ላይ ኮዝ ሚ ቱ ዳይ ሙስሊም ሙስሊም አድርገህ ግደለኝ ማለታቸው ኢስላም ረባንያ ዲን ስለሆነ መለኮታዊ ዲን ስለሆነ ምንጩ መለኮታዊ ከአላህ ዘንድ የመጣ የህይወት መንገድ ስለሆነ ነብዩላህ ዩሱፍ አለይሂ ሰላም በዚህ ማራኪ በሆነው የኢስላም ህይወት ውስጥ ህይወታቸው እንዲያልፍ ጌታቸውን ተማጽነዋል እኛንም አላህ ሙስሊሞች አድርጎ ይግደለን ሌላው የፊርዖን ደጋሚዎችን ወይም መተተኞችን ስንመለከት የፊርዖን ድግምተኞች ወይም መተተኞች ሙሳ አለይሂ ሰላም ባሳያቸው ድንቅ ታምራት ልባቸው ተስቧል በሙሳ አለይሂ ሰላም መልእክተኝነት ልባቸው አምኗል የአላህን አህዳዊነትና ብቸኝነት አረጋግጧል የፊርዖንን ፍጡርነት ተገንዝበዋል የፊቶር ፈርዖንን አምባገነንነት ግልጽ ብሎላቸዋል ስለዚህ በሱረቱል አራፍ ምዕራፍ 7 ላይ በሱረቱል አራፍ ምዕራፍ 7 አንቀጽ 126 ላይ እንዲህ ማለታቸውን ቁርአን ያወሳል። በሱረቱ አራፍ ምዕራፍ 7 አንቀጽ 126 Our Lord, ጌታችን ሆይ, give us patience, ትዕግስትን ሙስሊሞችን አድርገ ግደለናል። ሱብሃንአላህ። ሐቂቃ ዲን በልብ ሰርጾ ሲገባ ሐቂቃ እምነት በልብ ውስጥ ኢማን ሲያገጥና ሲያብሸበርቅ አላህ ተዓላ በእስላም ላይ እንዲገለን ለሱ ታዛዦች ሙስሊም አድርጎ ወደሱ እንዲወስደን ሁላችንም ማነጻት መማጸናችን የማይቀር ነው። ኢማናቸው በቀልባቸው እምነታቸው በልባቸው ተግባራቸው በህይወት የሚያንጸባርቁ ያአላህ ባሮች አላህ ያድርገን። ስለዚህ ጌታችን አላህ ለፊርዖን ድግምተኞች ይህንን ረባን የሆነውን ዲን ሰጣቸው። እነሱም በዚህ ዲን ላይ ለሚመጣባቸው ትግል ለሚመጣባቸው ስቃይ ለሚመጣባቸው ፈተና ከጌታ ከአላህ ዘንድ ትግስት እንዲቸራቸው መታገዝን መቋቋምን ኢስባትን ጽናትን እንዲሰጣቸው ዱዓ አድርገው ሲያበቁ ከሞትንም እንኳን በሚመጣብን ፍጹም ችግርና ከባድ የሆነ አደጋ ስትገለን ግን በዚሁ የእምነታችን መርህ በዚሁ ዲን በዚሁ ረባንያና መለኮታዊ በሆነው ሃይማኖት ላይ በእስላም ላይ ግደለን ብለው ዱዓ አደረጉ። ለዛ ነው የኢሳ አለይሂ ሰላምን ሐዋርያቶችን በተመለከተ ቁርአን ውስጥ ሱራቱ አሊ ኢምራን ላይ ታገኛላችሁ። ሱራቱ አሊ ኢምራን ማዕራፍ 3 አንቀጽ 52 ላይ ሱራቱ አሊ ኢምራን ማዕራፍ 3 ቁጥር 52 we believe in Allah and bearishness that we are Muslims በአላህ አምነናል ሙስሊሞች መሆናችንን መስከር ይላል። በአላህ አምነናል ለተዛዙ አጥረናል የመጣልንን መልእክተኛ ኢሳ አለይሂ ሰላምንም በመልእክተኝነት ተቀበለናል። አላህን በጌትነት ኢሳን በመልእክተኝነት አላህን በፈጣሪነት ኢሳን በነብይነት አሜን ብለን ተቀበለናል። አላህን በሰጪነት ኢሳን በተቀባይነት አላህን በላኪነት ኢሳን በተላኪነት አምነን ተቀበለናል። ስለዚህ ሙስሊሞች መሆናችንን መስክርልን አሜን። ቁርአን ውስጥ ሱራቱ ነመል ተብሎ የሚጠራው ማዕራፍ 27ኛው ምዕራፍ ላይ ስትሄዱ ቁጥር 44 ላይ የሳባዋን ንግስት ታሪክ ታገኛላችሁ። የሳባዋን ንግስት ታመልክ የነበረው ይሰግዱ ያጎበድዱ የነበረው ለፀሐይ ለጨረቃ ነበር። አላህ ሰማያትን እና ምድርን ዘርግቶ በሰማይ ውስጥ ከዋክብቶችን ጨረቃን ፀሐይን አኑሮ ሲያበቃ ሰዎች ለፍጡራኖች ያጎበድዳሉ። ዛሬም ሰዎች ከአላህ ውጪ ያለን ሌላን አካል ይገዛሉ ሌላን አካል ይታዘዛሉ ሌላን አካል የህይወታቸው የመጨረሻ ግብ አድርገው ይዛሉ። ሐቂቃ እነዚህ ሰዎች ተሳስተዋል። ከሳባዋ ንግስት ሊማሩ ይገባቸዋል። ይህንን ትምህርት እንድንወስድ ጌታችን አላህ ታሪኩንም ውብ አድርጎ ዘግቦታል። ሱረቱ ነመል ምዕራፍ 7 ቁጥር 44 ላይ እንዲህ ይለናል ከሱሌማን ጋር ለዓለማት ጌታ ለሆነ ለአላህ ሰልም ያለው ለአላህ እጅን ሰጥቻለሁ ለጌታ ትእዛዝ አድርያለሁ አለች የሳባዋ ንግስት ከሱሌማን ጋር ሱሌማን አለይሂ ሰላም ጋር ለዓለማት ጌታ ለሆነ ለፀሐይ ለጨረቃ ማጎብደድ አይገባም። አላህ የዓለማቱ ሁሉ ጌታ ነው የዓለማቱ ሁሉ ንጉስ ነው የዓለማቱ ሁሉ ፈጣሪና አስገኝ ነው ከኢምንት ፈጣሪው ነው። ስለዚህ ለዚህ ጌታ እጅ መሰጠት ስላለበት ለዚህ ጌታ ጸጥ ለጥ ብሎ መታዘዝና መገዛት ስለሚገባ ለአላህ መስለማን እጅ መስጠቷን ቁርአን ያወሳልናል። ከነቢያቶችም ውጪ ሌሎች ሙስሊሞች የነበሩ በዘመኑ ሙስሊምነታቸውን የገለጹትን አንዳንዱን ለምሳሌ ያህል ነው የንግስተ ሳባን ታሪክ ያነሳ ነው። ነብዩ አለይሂ ሰላቱ ወሰላም በጥቅሉ ይሄንን ሲያስቀምጡ ምን ይላሉ? The prophets are brothers. ነቢያት ወንድማማቾች ናቸው ይላል። ነቢያት ወንድማማቾች ናቸው። They are the sons of one father. የአንድ አባት ልጆች ሲሆኑ their mothers are different. እናቶቻቸው የተለያዩ ናቸው but their din is one religion. ሃይማኖታቸው ግን አንድ ነው። ሃይማኖታቸው አንድ ነው። ስም ረባንያ የሆነው መለኮታዊ የሆነው ምንጩ መለኮታዊ የሃይማኖቱ የህይወት ትክክለኛ ቀመርና የህይወታቸው ትክክለኛ አቅጣጫ የሚያሳይ እምነት ነው። ስለዚህ ነቢያቶች ወንድማማቾች ናቸው። በአላህ ቃል ወንድማማቾች ሆነዋል። አላህካ አስተሳሰባቸው በጊዜና በቦታ ቢለያዩም ወንድማማችነታቸው እንደሰፈነ ነው። በአላህ ያመነ በተውሂድ ልቡ ያሸበረቀ በዲን ኢስላም ረባንያነት የተቀበለ ወንድማማች እህትማማች ናቸው። የአንድ አባት ልጆች ሲሆኑ አሉ ነብዩ አለይሂ ሰላቱ ወሰለም ያቶቹ ሁሉ ግን እናቶቻቸው የተለያዩ ናቸው ሃይማኖታቸው ግን አንድ ነው በማለት ቡኻሪና ሙስሊም እንዲሁም አቡ ዳውድ ላይ ተዘገበው ሐዲስ መመልከት እንችላለን። አላህም ምን አለ? ሱረቱ ሹራ ምዕራፍ 42 በሱረቱ ሹራ ምዕራፍ 42 ቁጥር 12 ላይ ለእናንተ ከሃይማኖት ያንን በእርሱ ኖህን ያዘዘበትን ደነገገላችሁ ይላል። ዲናችን ነብዩ አለይሂ ሰላቱ ወሰለም ብቻ አይደለም የደነገገልን ዲናችን የዛሬ 1432 ዓመት የጀመረ አይደለም። ዲናችን ግን ለሃይማኖታችን ግን ሰው በመድር ላይ መኖር ከጀመረበት ከመጀመሪያው ከአደም አለይሂ ሰላም ከሱ የጀመረ ነው። አላህም ለእናንተ አለ እኮ ከሃይማኖት ያንን በእርሱ ኖህን ያዘዘበትን ደነገገላችሁ። ኖህንም በዚህ ድን ላይ አዘዞት ነበር። ስለዚህ ያንንም ወደ እናንተ ያወረድነው ያንንም በእርሱ ኢብራሂም እና ሙሳ ኢሳን ያዘዘንበትን ሃይማኖትን አቋቁሙ በእርሱም አትለያዩ አለ። ስለዚህ ይህ ድን ማለት ኖህ አለይሂ ሰላም፣ ኢብራሂም አለይሂ ሰላም፣ ሙሳ አለይሂ ሰላም፣ ኢሳ አለይሂ ሰላም ለልችም ያላህ ነቢያቶች የታዘዙበት ሃይማኖት ነው። so do not differentiate with this point በእርሱም አትለያዩ ሲል ጌታችን አላህ ይነግረናል። ስለዚህ ዲናችን ረባንያ ለመሆኑ አንደኛ ምንጩ ረባንያ ነው፣ ምንጩ መለኮታዊ ነው ከአላህ ዘንድ ስለሆነ ዲናችን። ሁለተኛ ግቡና አላማው መለኮታዊ ነው። የኢስላም ግቡ አላማው መለኮታዊ ያሰኘዋል፣ መለኮታዊ ያደርገዋል። ሶስተኛ ዲን የነቢያቶች የመልእክተኞች ሃይማኖት መሆኑና ሁሉም የአላህ ነቢያቶችና መልእክተኞች ዲንን መስበካቸው ዲንን ማስተማራቸው የሚያሳየው ኢስላም መለኮታዊ ሃይማኖት መሆኑ ነው። ለዚህ ደግሞ ሶስት የቁርአን ወይ ማራፍ የቁርአን አንቀጾችን እናንሳ። ለምሳሌ ጌታችን አላህ በሱረቱ ዩኑስ ምዕራፍ 10 ቁጥር 72 ላይ ምን ይላል? በሱረቱ ዩኑስ ምዕራፍ 10 ቁጥር 72 ላይ ቁጥር 47 ላይ for every nation there is a messenger ለሁሉም ህዝቦች መልእክተኛ አላቸው ይላል። ለሁሉም ህዝቦች በሱረቱ ራዕድ ምዕራፍ 13 ቁጥር 7 for every nation there is a guide ለህዝቡ ሁሉ መሪ አላቸው ይላል። ለህዝቡ ሁሉ መሪ አላቸው በሱረቱ ፋጢር ምዕራፍ 35 ቁጥር 24 ላይ there was not a nation but a warner had passed among them በውስጡ አስፈራሪ ያላለፈባት አንዲትን ከተማ የለችም ይላል። መልእክተኛ ሳይመጣ ሳያስፈራራና ሳያስጠነቅቅ ወደ ዲን እስላም ሳይጣራ ወደ ረባንያውና መለኮታዊ ወደ ሆነው ዲን ጥሪ ሳያደርግ ያለፈች አንዲትም ከተማ የለችም ይላል። በጥቅላዊ ሁሉም የአላህ ነቢያቶችና መልእክተኞች ዲን እስላምን ሰብከዋሉ አላህ በብቸኝነት እንዲመለክ ተጣርተዋል። ጌታችንም አላህ በሱረቱ ነህል 16:36 ላይ በሱረቱ ነህል ምዕራፍ 16 ቁጥር 36 ላይ ዋይብ ሴንቲን ቱ አናዘር ኔሽን ኢስ ሜሰንጀር ፕሮክላም ኤ ወርሺፕ ኦፍ ዋን ሻል ፎልስ ዴሪስ በየዝቦቹ ሁሉ መልእክተኛ ልከናል አላህን በአዳዊነትና በብቸኝነት ተገዙ እነሆ ከአላህ ሱብሃነሁ ወተዓላ በስተቀር በእውነት አምልኮ የሚገባ አምላክ ስለሌለ ጣዖታትን ሁሉ ራቁ የሚሉ ሲሆኑዋል። ስለዚህ አላህን በብቸኝነት ተገዙ በተቃራኒ ጣዖታትን ሁሉ ርግፍ አድርጋችሁ ተዉ የሚሉ ኤክተኞች ተልከዋል። እነዚህ የተላኩት መልእክተኞች ዲንን ሊያስተምሩ አራተኛው ዲን አልኢስላም ረባንያ ለመሆኑ ረባንያ መለኮታዊ ሃይማኖት ለመሆኑ የኢስላም ትርጉሙ በራሱ መለኮታዊነቱን ያሳያል። ኢስላም ማለት ትርጉሙ የአላህ ትዕዛዝን በመተግበር ከከለከለው በመከልከል መለኮታዊ ራይ በወረደው መልእክቱ በማመን ሁሉም ሙሉ በሙሉ ለጌታ አላህ ሱብሃነሁ ወተዓላ እጅ መስጠት ፊቱንም ቀልቡንም መላ አካላቱን ባጠቃላይ በሁሉ ነገር ውስጥ ራሱን ለአላህ ሱብሃነ ወተዓላ የሰጠ ሰው እሱ ነው ሙስሊም ማለት እሱ ነው ለጌታ ያደረ ማለት እሱ ነው ለአላህ የታዘዘ ማለት ነቢያትና የአላህ መልእክተኞች ለአላህ ሱብሃነ ወተዓላ እጅ መስጠታቸው ቁርአን ያወሳልና እንዲሁም ደግሞ ለአላህ እጅ በመስጠት ረገድ የበለጡ መሆናቸው የመጀመሪያዎቹ የእምነት አማኞች መሆናቸውንም ቁርአን ውስጥ ያወሳልና ለምሳሌ በሱረቱን አንዓም ምዕራፍ 6 ቁጥር 162 እስከ 163 ላይ Say, indeed my prayer, my rites of sacrifice, my living, my dying for the sake of Allah, and I have been ordered to worship Allah alone and not associate partners, and I am among of the Muslims, the first Muslim. بل سجدتين مسوعتين هيوتين موتين لا علمات كتا لا الله نوبل عقاب يلوم بزيهم تازيش يالو اني يمجم مراو مسلمين ነብዩ አለይሂ ሰላቱ ወሰለም እኔ የመጀመሪያው ሙስሊም ነኝ እንዲሉ ይሄን ትዛዝ ጌታ አላህ አዘዟቸዋል። የመጀመሪያው ሙስሊም ነኝ እንዲሉ መጀመሪያነት እዚህ ቦታ ላይ ከጊዜ አንጻር ነው ካለው ከኡማ አንጻር ሌሎች በሸቃዘቅት ውስጥ አሉ። የጌታ ቃል መጀመሪያ ይመጣላቸው የጌታ መመለኮት የመመሪያ ይመጣላቸው ነብዩ አለይሂ ሰላቱ ወሰለም እንደመሆናቸው መጠን የመጀመሪያው አማኝ እንደሆን ታዝዣለሁ በላቸው ነው። ምንድነው ሙሳ አለይሂ ሰላምን በተመለከተ ቁርአን የመጀመሪያው አማኝ የመጀመሪያው ሙስሊም መሆናቸው አላህ በአይን እንደማይታይ የመጀመሪያው አማኝ መሆናቸው ከጉልበት ሁሉ የጠራነ ቁርአን ያወሳልናል። ስለዚህ እስላም ማለት እጅን ለአላህ መስጠት ነው። በፍርድ ውስጥም ፈራጁ አላህ ነው። አላህና መልእክተኛው ከፈረዱ ወደ ኋላ ማፈግፈግ የለም ጀርባ ሰጥቶ መሄድ የለም። መልእክተኛውና አላህ ሱብሃነ ወተዓላ ከፈረዱ አሜን ብሎ የተቀበለ ልቦና ሐቂቃ ታዛዥ ልቦና ሐቂቃ የሰለመ ልቦና ሐቂቃም ለአላህ ያደረ ልቦና ነው። ጌታችን አላህም እንዲህ ይላል ሱረቱ ኒሳ ላይ በሱረቱ ኒሳ ምዕራፍ 4 ቁጥር 65 ሱረቱ ኒሳ ምዕራፍ 4 ቁጥር 65 ላይ በጌታ እምላለሁ በመካከላቸው በተከራከሩበት ፍርድ እስከሚያስፈርዱ ከዛም ከፈረድከው ነገር በነፍሶቻቸው ውስጥ ቅሬታን እስከማያገኙና ፍጹም መታዘዝንም እስከሚታዘዙ ድረስ አያምኑም ማለት በጌታህ እንላለው በመካከላቸው በተከራከሩበት ፍርድ እስከሚያስፈርዱ ከዛም ከፈረድከው ነገር በነፍሶቻቸው ውስጥ ቅሬታን እስከማያገኙና ፍጹም መታዘዝንም እስከሚታዘዙ ድረስ አያምኑም ማለት የአላህ ህግጋቶች የሚታወቁት በትክክለኛው መለኮታዊ ራዕይ በትክክለኛው መለኮታዊ መልእክት ብቻና ብቻ ነው። ይህንንም ደግሞ ታማኝና እውነተኛ የሆነው የአላህ ሱብሃነ ወተዓላ መልእክተኛ አለይሂ ሰላቱ ወሰላም አድርሰዋል። ስለሆነም የሰው ልጅ የአላህ ጥሩ እስከሆነ ድረስ ለአላህ ሱብሃነ ወተዓላ መመሪያዎች እንጂ መስጠቱ የግድ ነው። ምክንያቱም አላህ ሁሉንም ነገር በተገቢ መልኩ ያደላደለ ጥበበኛና ዕውቀቱም ሁሉንም ነገር የሚያካብ የሆነ ጌታ በመሆኑ የሰው ልጅ የሚፈጽመው ያምልኮ ተግባራት ዋናው ጽንሰ ሐሳብ ለጌታ ለአላህ ሱብሃነሁ ወተዓላ እጅን መስጠት ነው። ይሄ ደግሞ የህይወት መርህም ትርጉሙም የሰው ልጅ ለአላህ መታዘዙ ነው። ህይወት ጥፍጥና የሚኖራት ህይወት ጣን የሚኖራት እጅን ለጌታ ለአላህ በመስጠት ብቻና ብቻ ነው። አላህ ስለዚህችን ህይወትም ሆነ ስለቀጣዩ ዓለም ጠንቅቆ የሚያውቅ ሁሉን አዋቂ ጥበበኛ የሆነ ጌታ በመሆኑ ነው። ስለዚህ ዲናችን ረባንያ ነው መለኮታዊ ነው ሰው ሰራሽ አይደለም። ሰዎች ተሰባስበው ግሩፕ ፈጥረው የመሰረቱትን አስተሳሰብ ወይም አይዲዮሎጂ አይደለም። አስተሳሰቡ ምድራዊ አይደለም ዘመን ተሻጋሪም ነው። አስተሳሰቡ በዚህ ዓለም ላይ የሚቀር ብቻ ሳይሆን ወደ ቀጣዩ ዓለም የሰው ልጆችን የሚያሸጋግር ነው። በምድር ላይ ሰዎች ሲኖሩ ከባርነት ከፍጡር ባርነት አላህን ወደ ማምለክ ነጻነት የሚያመጣ ነው። በነገራችን ላይ ሰዎች ለአላህ ባሪያ ሆነዋል ማለት በሌላ አባባል ከፍጡራኖች ሁሉ ነጻ ሆነዋል ማለት ነው። መቼም ሰው ለአላህ ባሪያ ካልሆነ ለሌላ ለሚገዛው ነገር ባሪያ መሆኑ የማይቀር ነው። ኢባዳ የሚባለው አምልኮ የሚባለው ለአላህ እጅ መስጠት የሚባለው ደግሞ ቋንቋው ራሱ ስትመለከቱት ነፃነትን ነው። ለአላህ ባሪያ መሆን ማለት ነፃነትን መጎናጸፍ ማለት ነው በሌላ አባባል። ምክንያቱም ለሌሎች ነገሮች ምን አንገዛም፣ ለሌሎች እጅ አንሰጥም፣ ልቦናችንን ለሌላ አንከፍትም። ከዛ አንፃር ነፃነት አግኝተን ማለት ነው። ለአላህ ብቻ ነው የምንታዘዘው፣ እሱም ለፈጣሪ። ስለዚህ ዲናችን ረባንያ ነው፣ መለኮታዊ ነው። ከኢስላም ባህሪያቶች መካከል አንዱ ነው ዛሬ የተመለከትነው፣ እርሱም ዲናችን ረባንያ ነው የሚለው። ሌሎችም ባህሪያቶች አሉት። ጊዜውን እየጠበቀ ኢንሻአላህ አንድ ባንድ ለማየት እንሞክራለን። ዛሬ ዲናችን መለኮታዊነት ያለው ባህሪ መሆኑን ተረድተናል። ይህ ከሌሎች ሃይማኖቶች ከሌሎች አስተሳሰቦች ይለየዋል። አስተሳሰቡ ኢስላም ሰዋዊ አይደለም፣ አምላካዊ ነው። አስተሳሰቡ ምድራዊ አይደለም፣ ሰማያዊ መለኮታዊ ነው። ይሄንን ካልን ዘንዳ ኢንሻአላህ ለዛሬ ይበቃናል። ቀጣዩን የኢስላም ሁለተኛ ልዩ ባህሪ በሚቀጥለው ፕሮግራም ኢንሻአላህ ይዤላችሁ በጌታ ፍቃድ እንቀርባለን። ለዛሬው ጌታችን አላህ ሁላችንም በተማርነው የምንሰራበት በተማርነው የምንጠቀመው እኔም በተናገርኩበት አንደበት እናንተም በሰማችሁበት ልብና ጆሮ ጌታችን አላህ መልካምን ምንዳ ይለግሰን፣ የመልካም ስራችንን ምንዳ እጥፍ ድርብ ያድርግልን። ጌታችን ሁላችንንም ከማስያ ይጠብቀን፣ ከበላ ያድነን። ጌታችን አላህ ሱብሃነሁ ወተዓላ ያዘጋጃትን አይን አይታ የማታውቀው ጆሮ ሰምታ የማታውቀው ልብም ይሄ ነው ብላ አስባና ጠርጥራ የማታውቀውን ጀነት አልፍርዶስን በእዝነትና በረህመቱ ሁላችንንም ይሰብስበን እላለሁ። ወአኺሩ ደዋና አልሐምዱሊላሂ ረቢል ዓለሚን ወሰላሙ አለይኩም ወራህመቱላሂ ወተዓላ ወበረካቱሁ።